ሱልጣን ረጂም። እኔም ትንሽ አማርኛ ያጥረኛል፣ እንግዲህ ልሞክር። ወአማ ሰሙዱ የሰሙድ ህዝብ ፈሀደይናሁም ቀጣረግናቸው ፈሀደይናሁም እኛ ቀጥ ስናረጋቸው ፈሀደይናሁም እኛ ቀጥ አረግንላቸው ፈስተሐቡ ወደዱ አልአዕማ የኡር መንገድን ፈስተሐቡ ለአዕማ የኡር መንገድን ወደዱ ለልሁዳ ከቀና መንገድ ማለት ነው። ፈአኸዘትሁም ወሰደቻቸው ሳኢቀቱል አዛብ የአዛብ ጩኸት የሆነ አዛብ ወሰዳቸው። ዛብልሁን ሳኢቀቱ ማለት ሳኢቃ ማለት ጩኸት ነው። አልአዛብ ማለት ጩኸታማ የሆነች አዛብ። አልሁን ውርደታማ የሆነች ጩኸታማ ውርደት የሆነች አዛብ ያዘቻቸው ማለት ነው። ቢማካኑ የክስቡን በየሰሩትን ስራ ማለት ነው። ወነጀይና ለዚና እንደውም እኮ ነጃ ወጣናላቸው። ወነጀይና ለዚና ነጃ ወጣን ነጃ ወጣናቸው። አለዚ እነሱ አመኑ ያመኑት ወካኑ የተቁን እነሱ ወጠቁ አላሁ የሚፈሩ የነበሩት ነጃ ወጣንላቸው ማለት ነው። ወየውመ ዩሕሸሩ የተነሱ ዩሕሸሩ ማለት የሰብሰባ ቀን አዕዳኡላህ የአላህ ጠላቶች ኢለናር ወደ እሳት ማለት ነው። ፈሁም እነሱ ዩዘኡን ወደ አላህ አዛብ ይሰበሰባሉ ማለት ነው። ሀታ ኢዛ ማ ጃኡሃ የመጧት ቀን ሸሂዳ ይመሰክርላችሁ። ሸሂዳ አለይሁም በነሱ ላይ ይመሰክራል። ሰምዑሁም ጆሮቸው ወአብሳሩሁም አይናቸው ይመሰክርላቸዋል። ወጁሉዱሁም ወዳቸውም እንደውም ይመሰክርላቸዋል። ቢማካኑ ያዕመሉን ዱንያ ላይ የሚሰሩት የነበረውን ነገር ይመሰክርላቸዋል ማለት ነው። ወይ መጥፎ ስራ የሚሰሩት የነበሩትም ይመሰክርላቸዋል ማለት ነው። ወቃሉ ይላሉ ልጁሉድህም በቆዳቻቸው ይላሉ ሊመሸሂቱም አለይና የሰምዑሁም ወአብሳሩሁም እነኚህ የሰምዑሁም ወአብሳሩሁም ወጅሉዱሁም እነሱ ላይ እንዴት መሰከርክልን ብሎ ይላሉ ማለት ነው። ሊመሸሂት አለይና እንዴት በኛ ላይ መሰከርክን። ቃሉ ይላል ጅሉዱሁም ሰምዑሁም ይላሉ አንጠቀን አላህ እኮ ነው ተናገር ብሎን ነው። አለዚ እሱ ተናገር ብሎን ነው። ወሁወ እሱ ኸለቀኩም ፈጠራችሁ አወለ መራ ያ መጀመሪያ የፈጠረቻችሁ አላህ ማለት ነው። ወኢለይህ ቱርጀኡን ኦኬ ቱርጀኡን ማለት ወደ እሱ ነው መመለሻችሁ ወደ እሱ የሆነው ማለት ነው። ቱርጀኡ ማለት ወደ እሱ መመለሻችሁ የሆነው ማለት ነው። ወማ ኩንቱም አልሆናችሁም ተስተትሩን የምትሸፈኑም አልሆናችሁም ነበር አን የሸሀደ ይመሰክርላን ብላችሁ አለይኩም በእናንተ ላይ ሰምዑኩም ማለት እዙን ጆሯችሁ ማለት ነው። ወላ አብሳሩኩም አይናችሁ ማለት ነው። ወላ ጅሉዱኩም እንደውም ቆዳዎቻችሁ ይመሰክርላን ብላችሁ አልተሸፈናችሁም ነበር። ወላኪን ይሁን እንጂ ዘነንቱም ትጠረጥሩ ነበር አላህ እኮ ላ ያዕለሙ አያቅም ከፊረን በእኛ ላይ ሚማ ተዕለሙን አላህ እኮ በእኛ የምንሰራው ስራ ብዙ አያውቅም ብላችሁ አልጠረጠራችሁም ነበር፣ ግን አላህ አዋቂ ነው፣ ከእናንተ ላይ ብዙ ያውቃል ማለት ነው። ወዛሊኩም ሆናችሁ ዘኑኩም ሆነ ዘኑኩም ጥርጥራችሁ አለዚህ እሱን ዘነንቱም የጠረጠራችሁት ብረብኩም በአላህ አርዳኩም አጠፋችሁ ጥፋታችሁ አርዳኩም ጥፋታችሁ አርዳኩም ማለት አጠፋችሁ ፈአስባሃቱም ሆናችሁ ሚነል ካሲሪን እንደውም ከሳራ ላይ ነው ሆናችሁ ማለት ነው። ከሳራ በአማርኛ ስላልገባኝ እንግዲህ መክሰር ማለት ነው። በከሳራ ሆናችሁ ማለት ነው። ፈኢን የስብሩ ብታገዙ ኖሮ ፈናሩ እሳት እኮ መስዋሁን መኖሪያችሁ ወይም ደግሞ እሳት መኖሪያችሁ ነው። ለሁም ለነሱ ወኢን የስተአተቡ እንደውም ምክንያት ብደረድሩ ፈማሁም ለነሱ አይሆንላችሁም ምነል ሙዕተቢን የደረደራችሁት ምክንያት እኮ አላህ ምንም ምክንያታችሁን አይቀበልላችሁም። ወቀየድና አዘጋጀንላችሁ ለሁም ለነሱ ቁራና ጓደኞቹም ፈዘየኑ ለሁ ያኒ ጓደኛ ማለትም ኢንስ ጓደኛ ኢንስ ወልጂን ፈኢን ወቀየድና አዘጋጀንላችሁ ለሁም ለነሱ ቁራና ጓደኛ ፈዘየኑ አሳመሩላቸው ለሁም ለነሱ ማ በይነ አይዲህም በፊታቸው ላይ በዱንያ ላይ ያለውን ፊታቸው ላይ ያለውን ወማ ኸልፈሁም ኋላቸው በአኸራ ላይ ያለውም ወሐቀ አለይህም ልቀውሉ ወሐቅ ተረጋገጠላቸው አለይህም በነሱ ላይ አልቀውል መለኮታዊ ቃል ወሐቀ አለይህም በነሱ ላይ ተረጋገጠላቸው አለይህም በነሱ ላይ አልቀውል ንግግር ማለት ነው። ፊ ኡመሚን የቆየ ቃል ፊ ኡመሚን ቀድ ኸለት ከዚህም በፊት ሚን ቀብልህም ከዚህም በፊት ኡመቶች ላይ ቅጣትም ሆነ ጥፋት ያለው ነገር ማሰመሩላቸው ወሐቀ አለይሂም ቁል ያላ ቃል በእነሱ ላይ ተረጋገጠ ለምን ሊቀጣቸው ማለት ፊ ኡማሚን እንደዚሁም ከነሱ ከተخلص እንደዚሁም ከነሱ በፊት የነበሩት ህዝቦችም ላይ እንደዚሁ የተረጋገጠ ነበር ምን ቀብል ከነሱ በፊት የነበሩት ነጅኒ ወልኢስ ከጅኒ ከእንስም የሆነ ማነው እነው እነሱ ሆኑ እኮ ኻሲሩን የከሰሩ ሆኑ እንዳስተካክል ይደረጋለው ማለት ነው። አንዳንዴ ስንም አድልባችን ወደ ሎቢም ወደ ምንም ዘውላል። አዲስም ሰው ሲገባ ሰላም አለይኩም ሲል ወደዛ ወደዛ ዘውላል። እና በዛት ያመለጠን ነገር ትክክለኛውን ቃል ላንሳው እንችላለን። ስለዚህ እነዚህ ስንም ማጠል ደግሞ የተሻለ ራሳችንን እናዳብራለን ማለት ነው። ጀዛኩሙላሁ ኸይራን። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم وأما ثمود ثمودوچما ويم يسال حزبوج ثمودوچ مالك يسال حزبوج ناتشو فهديناهم مراناتشو يبرهانون منغد تهكلنياون منغد اسايناتشو مالتنو فهديناهم مر اسايناتشو تهكلنياون منغد እውነተኛውና የሩሽዱን የተከለኛው መንገድ አሳየናቸው فاستحبوا العمى اورنتن مرت وددوا على الهدى كتكلنياو منجد تكلنياو منجد امراخاتشو كنبروا يحقوننا يحقون منجد تكلنياو منجد يامراخاتشون تتهو من مرتو فاستحبوا العمى اورنتن ان شلمانتن مرتو فأخذتهم كذام يازتشاتشو شلما ممرتاتشو ورث ممرتاتشو كبرهانو منغد شلما كمبرتاتشو يتنسام يازتشو فأخذتهم يازتشاتو صائقة العذاب يجوهد كتات يازتشاتشو الهوني أورا جاوناتشو بما كانوا يكسبون بميساروت بنبرو سرالاي يكتات يجوهد كتاعت هذا الشاتشو أورا جهونا الشواء مالتنا ونجينا أداننا ترفن الذين إننا نداننا الشواء آمنوا يعملوا صالحوا الشواء صالحين مالتنا صالحين صالحين صالحين كنك السوق يعملوا نبروتن وكانوا يتقون يتنققون نبروتن ويمسي يتنققون نبروتن لحنسيفوا نبروتن أترفنا الشواء ويوم يحشروا يمين سبا سببتن كان أستنقق الشواء أعضاء الله يا الله تلاتوش إلى النار ودى إسات يمين سبا سببتا نمكان استنكاتشو فهم النسو يوزعون يسبا سبالو كبستفيتاتشو بفيت ينبرو تماماوتشو اسكاون درسي اللوتم يسبا سبالو بان دميدا لاماتن عند رحن سوى يقبالو عندون كان دخل أفلاب هذا اللم عند رحن سوى يقام مطالو مالتنا فهم يوزعوا مالت يبفيتو وين يبوهالاون كبفيتو هستقوتان دوه يقدم آياتو تشون كاهونو كان لو جريش كاهونو كم يتحفو عند لا يسوى سوى تشون مالتنا مجمرات شون ببستفيتو يملسو يسوى سوى تشون مالتنا يوزعوا مالت حتى إذا جاءوها بمطوات جزي شهد عليهم ود جهنم بمطوات جزي معناتنو لم تعملنا لاچو منام بلاو سيكراكرو شهد عليهم يمسكر باچو بالنسو لاي سمعوهم مسمعاتشو جوراتشو يمسكر باچو على من اندسموبت وابصارهم عيناتشو يمسكر باچو على وجلودهم قداتهم تسروا تنبرون نغير يمسكر باتشوا بما كانوا يعملون سيسروا تنبروا سرالا يمسكر باتشوا لذلك أمارتنا وقالوا قالوا النسهم ننسي مسكروا باتشوا لجلودهم لقد لقدوا تاتشوا عراتشوا لما شهدتم علينا لم بنيالا يمسكراتشوا بل قالوا قداوا ملال أنتقنا أنتقنا الله الله كنا ناقرا الذي يا الله ناقرا أنتق كل شيء كل النقر يادلاقر الله السنة ناقرا وهو السوى الله خلقكم فالتراتشو أول مرة مجمرا مساعد تقلني بنبر بنبراتشو بالجزي يحسقني أتشو فتعالينا إننا ناقرا وإليه ترجعون ودى السنة تملسا لاتشو لحسابنا لجزا ورسول تمن لسالاتو وما كنتم النبراتكم تستثيرون تدبقوا النبراتكم تششقوا النبراتكم كمان كقوداو تشاتكم لم دمو كنسو يششقوا النبرم زاري يمسكوا بنالبرو سيششقوا النبرم الناسو سيششقوا النبرم الناسو من النبر ميلوت قداتشن وما كنتم النبراتكم تستثيرون تتدبقوا تتششقوا النبراتكم أن يشهد عليكم سمعكم جوراتشن يمسكر بنار ولا أبصاركم عينوتشن يمسكر بنار بلاتشو ولا جنودكم قداتشن يمسكر بنار بلاتشو تتششقوا النبرم تتدبقوا قداتشن كعيناتشو يمسكر بنار بلاتشو فلتاتشو النبرم ولكن نقرق ستفسدتم تنبرم منه زننتم ترتراتشو أن الله الله كو لا يعلم آياكم بلاتشو ترترون نبرا كثيرا ብዙን ነገር ምንም አታመሉ ስሰሩት የነበረውን ስራ ብዙ አያቅብንም ብላችሁ ነበር ዛሬ ግን ቆዳችሁ መሰከረባችሁ እናንተ ስትሉ ነበር ቆዳችሁ መሰከረብናልባችሁ አልፈራችሁ ነበር ምን ነበር ስትሉ ነበር አላህ ከነገራቶች ብዙን አያቅም ስትሉ ነበር ግልጽ ነው ኢንሻአላህ እናንተ እኮ ዘንኩም ትልጣራችሁ አለዚ ያ ትልጣራችሁ ዘነንቱም ተረጠራችሁ በረብኩም በጌታችሁ ተረጠራችሁ ምን ተረጠራችሁ አይመለከተንም አያየንም አያቀብልም ብላችሁ ተረጠሩ ነበር ነገር ግን አርዳኩም አጠፋችሁ እንደዚህ በመጠረጠራችሁ ማለት ነው እንደዚህ በማላችሁ አጠፋችሁ አላህ فاصبحتم ሆናችሁ من الخاسرين ከከሳሪዎች ሆናችሁ فإن يصبروا بيتاغسوا فالنار اسات مثوى مثوى لهم للنسو مزوتريانك بيتاغسوا وين يستعتبوا ምክንያትን በመደርደሩ ውዝን ውዝሩን እና እንትን የተለያየ ነገር በመደርደር እንትን ጥያቄ ቢያቀርቡ ተማሁም እነሱ አይደሉ ምን ለሙተሪን ከሚቀበሉት ምክንያት ከሚቀበለው ሰው አይደሉ ቢታገሱም ባይታገሱም እዛው መደርደራቸው ነው እሳት ማለት ነው ምክንያት መደርደራቸው አይቀርም ቢደረድሩም ባይደረድሩም እሳት መደርደራቸው ነው ወይም የጌታቸው ውዴታ አላህ የዛ ቀን የተቆጣበት ሰው ነው የሚቆጣው ይቆጣው የጌታቸው ውዴታ ቢጠይቁ እሱ እንዲወድላቸው እሱ እንዲወዳቸው ቢጠይቁ የዛ ቀን አላህ ለዛ ነገር አይሰጣቸውም መልስ አይሰጣቸውም ማለት ነው ፈማሁም ለልሙተቢን የዛ ቀን እነሱ እሺ አይባሉ ፈማሁም ለልሙስተጃቢን ማለት ነው ወቀየዱና አዘጋጀን ለሁም ለነሱ ወቀየድና አዘጋጀን ለሁም ለነሱ ቁራና ጓደኞቹን ወዳጆቹን አዘጋጅንላቸው ፈዘየኑ እነሱ ማሳመሩላቸው ለሁም ለነሱ አሳመሩላቸው እነዚህ የተጓደኞቹ ጓደኞቻቸው አሳመሩላቸው ምን አሳመሩላቸው ማበይነ አይዲህም ከፊት ለፊታቸው ያለውን ነገር ምሳሌ አሁን ይጠጡ ከሆነ መጠጡን አሳመሩላቸው ይጨፍሩ ከሆነ ጭፈራውን ጎበዝ እያሉ አሳመሩላቸው ከዛ ከጀርባው ምን አለ ማለት ነው ከጨፈራው በኋላ ሌላ ሙሐረማቶች አሉ ጠጥተው ምን ብለው ሌላ ሄደው የሚያርጉት ነገር ይኖራል ያንን ነገር ወማ خلفهم ማለት ምን በይነዲም አውም የሚጠጡት ነገር ወማ خلفهم ከጨፈራው ከመጡ በኋላ ያለውን ነገር አሳመሩላቸው ወይም ነገ ሳምንት እንደዚህ እናረጋለን ብለው አሳመሩላቸው ወይም ጠጥተው ሰከረው አቅሰው ቀመው ከዛ በኋላ ለጥፋትም ያንን ነገር አሳመሩላቸው አንደኛው ተፍሲር ማከም ፈዘየኑ ለሁም ለነሱ አሳመሩላቸው ምን በይን አይዲህም የዱንያ ህይወታቸውን አሁን የቅርብቱ የሚጠጡትን የሚጨፍሩትን የሚሳፍሩትን ዝሙቱን አሳመሩላቸው ወማ خلفهم የአኺራውን ህይወት አሳመሩላቸው ገብቶ ያለ መቃብርን ገብቶ ያለ ማን ሄዶ ያየዋል ምናምን እያሉ የለንም ሞተን በሰብሰልን ብለው በማላ አሳመሩላቸው እና የአኺራውን ጭንቀቱ አስረሷቸው ማለት ነው የአኺራውን ቁጣት እንዳለ ሂሳብና ዕቃብ እንዳለ ወይም ሂሳብና ጀዛ እንዳለ አስረሷቸው ማለት ነው وحق عليهم ይሄን በማድረጋቸው እንብታን መርጠው እንብታ መርመራቸው መጥፎ ጓደኞችን ሻያጥነት እንስና ጅነ ቁርአን ይላቸው ከዛስ እነሱ ደግሞ ይሄን ስራ አሳመሩላቸው ከዛ ምን ሆነ ውጤት ተደምሮ وحق عليهم በነሱ ላይ ተረጋገጠ አልቀውሉ መለኮታዊ አላህ መለኮታዊ ቃል በነሱ ላይ ተረጋገጠ في امم كهزبوتش ጋር ተረጋገጠ قد خلت من قبلهم كنسوا فيت ካለፉት ህዝቦች ጋር ሆነው በነሱ ባለፈው ህዝቦች ጋር ተረጋገጠው በነሱም ላይ ተረጋገጠ በዛ ቃል ገብተው በነሱ ላይ ተረጋገጠ ማለት ነው من قبلهم قد خلت بردت ካለፈቹ يومين من قد خلت من قبلهم كان سوفت بالكلفه جوا من الجن ከሻያጢን አልጅንና ወልኢንስ ከኢንሶችም ሻያጢኖች ከነሱ ጋር ካለፉት ህዝቦች የተረጋገጠው ቃል በእነሱና ተረጋገጠ ማለት ነው። እነሆም እነሱ ካኑ ሆኑ ኻሲሪን የከሰሩ ሆኑ። ይሄ ቃል በመረጋገጥ ሲረጋገጥባቸው እነሱም የከሰሩ ሆኑ። ጀዛኩሙላሁ ኸይራን። እኔ በጣም ረፈደብኝ የተሳሳቱ